يوم الدين. أما بعد، فالسورة التي ندرسها اليوم بإذن الله هي سورة الملك، وهي مكية وآياتها 30 آية. اسمع الجماعة، اسمع يا جماعة. خيرا، مرحبا. ايش خيرا اخوتي واخواتي. زاري የምንማረው የምናየው ሱረቱ ሙልክ ይሆናል። የሁለተኛ ጁዝ ማሟያ ማለት ነው። አልহামዱሊላህ ያው የተፍሲር ፕሮግራማችንን ከጀመረን ሰዓት ጀመረን የዋሁን ሁለተኛ ጁዝ ላይ ደርሰናል። አልহামዱሊላህ ሱረቱ ሙልክ አልሙልክ ማለት ንግስና ማለት ነው። الملك نقص النام على النوم. الملك نقص النام يعني سويش بمردوت ملكو نقص النام على بنقروش لاي تاكوت عطاري مهون نقروش مازز نقروش ماستنابر مچال نو. አላህ ስብሐነ ወተዓላ በሰማይ በምድር ተመላኪው እሱ ነው። በሰማይ በምድር ያሉ ነገሮችን ወሳኙ እሱ ነው። በሰማይ በምድር የፈለገውን ይሾማል፣ የፈለገውን ይሽራል። ሁሉ ነገር በሱ ፈቃድ እንጂ አይከሰትም እና تبارك الذي بيده الملك وهو على كل شيء قدير. له تبارك مالت ارتفع وتعالى مالنو كف على لاك كقدفته اللو يترى هنا مالنو. تبارك الذي بيده الملك يا الملك نقصنا ሙሉ በሙሉ በእጁ የሆነችው ጌታ አላህ እሱ ልቅና ተገባው ይላል። تبارك الذي بيده الملك شكرا دار الايمان. تبارك الذي بيده الملك الملك نقصنا ሁሉ በእጁ የሆነችው ያ አላህ ጥራት ተገባው ያ አላህ ላቀ ከግድፈት ሁሉ ጠራ። وهو على كل شيء قدير እሱ በማናቸውም ነገር ላይ ቻይ ነው። መልሶ አላህ ሱብሃነሁ ወተዓላ ራሱን ሲያብራራ الذي يا خلق الموت موتن يفطرو والحياة حيوتنم يفطرو እሱ تبارك ليبلوكم لفتناتشو زند ليختبركم أيكم ما ناتشو أحسن عملا كسرى بكل ما ناتشو أحسن ما ناتشو يتشالاتشو ما ناتشو يبلتاتشو اندهوناتشو لفتن زند موتن الناهي وتنفتر. وهو العزيز الغفور እሱ አላህ አልዓዚዙ አሸናፊውና አልገፉሩ መሐሪው ነው ይላል። አለዚ ያ ኸለቀ ሰብዐ ሰማዋትን ጢባቃ ሰብዐ ሰማዋትን ሰባት ሰማያትን ጢባቃ የተነባበሩ አድርጎ ኸለቀ የፈጠረ ነው። ማ ተራ አታይም ፊ ኸልቅ ራሕማኒ بالرحمن بالله سبحانه وتعالى فطرة وسط من تفاوت مزابات عطاين تفاوت تزابا عالقط مالا عبرو عالهيد على الساك على مالا. الله سبحانه وتعالى باس جنيو فطران ፍጥረታት ፍጥረት ውስጥ መዛባት አለመግጠም አብሮ አለማይሄድ የለም። አላህ ሱብሃነሁ ወተዓላ ሁሉንም በየቦታው ሰካክቶ አላህ ያኖረዋል። ፈርጅዕ አልባሰራ እስኪ እይታህን አይንህን መልስ። ሀል ተራ ታያለህ እንዴ? ሚን ፍጡርን ፍጡር ማለት መሰንጠቅ መሸንቆር ማለት ነው። እስቲ መሸንቆርን ታያለህ ሰማይ ውስጥ ወይንም ክራክ ታያለህ እንዴ? አታይም። ثم ارجع البصر እንደገናም እይታህን መልስ እስኪ ከረተይኒ for the second round ማለት ነው መረተይን ለሁለተኛ ጊዜ ينقلب اليك البصر عينه ወደ አንተ ይመለሳል خاسئا የተዋረደ ሆኖ خسئ ማለት የፈለገውን አጣ ማለት ነው وهو حسير የሰለቸ የታከተ ሆኖ የታከተ ከሆነ حسير ይባላል የፈለገውን ያላገኘ ከሆነ خاسئ ይባላል خسئ ማለት የሚፈልገው ሽንቁርቁር ነበር የሚፈልገው ግድፈት ነበር ፈልጎ ፈልጎ አስሶ አስሶ የታከተው የደከመው ሆኖ ሲመለስ وهو حسير ይላል الله سبحانه وتعالى ከዋክብትን ለሶስት ነገር ነው የፈጠረው። አንደኛ ለሰማይ ጌጥ ዘይነን ሊሰማ አድርጎ፣ ሁለተኛ ወቢነጅሚሁም የህተዱን እንዳለው ለአቅጣጫ መለያ፣ ሶስተኛ ለሰይጣናት መደብደቢያ ሚሳኤል አድርጎ ነው። ወለቀድ ዘየነ ሰማአ አዱንያ ይላል። ወለቀድ በርግጥ ዘየነ ሰማአ አዱንያ የቅርቢቷን ሰማይ በርግጥ አጌጥን አስዋብን ቢመሳቢሃ በመብራቶች ይላል በከዋክብት ወጀዓልናሃ እነኚህንም ከዋክብት አደረግን ሩጁመን መደብደቢያ ለሸያጢኒ ለሰይጣናት መደብደቢያ አደረግናቸው ወአዕተድና ለሁም ለነርሱም አዘጋጀንላቸው ለሰይጣናት ዓዛበ ሰዒር የጋመችዋን እሳት ቅጣት ዓዛብ ቅጣት ነው ሰዒር የጋመ እሳት የተቀጣጠለ ማለት ነው አዘጋጀን አለ ወለልዚነ ከፈሩ ቢረቢሂም ለነኛም በጌታቸው ለካዱት ይሄን አዘጋጀን ዓዛቡ ጀሃነመ የጀሃነም ቅጣት አለላቸው ወቢእሰል መሲሩ አልመሲር መመለሻ ነው ወቢእሰል መሲሩ መመለሻው ምንኛ የከፋ ነው ይላል አላህ ይጠብቀን ከዛን ከሃዲያን የአላህ ሱብሃነሁ ወተዓላ ሪዝቅ እየበሉ በአላህ ላይ ያመጹ የአላህ ሱብሃነሁ ወተዓላ ቅን አገልጋዮች ያመሱ ያሸበሩ የአላህን ሱብሃነሁ ወተዓላ ቅን አገልጋዮች በምድር ላይ ያሰቃዩ የአላህን ሲሳይ ጸጋውን እየበሉ በአላህ የካዱ እሱ እያበላቸው እያጠጣቸው ሌላን ያመለኩ ቢመከሩ ቢገሰጹ አልመለስም ያሉ ማን አለብኝ በማለት የፈነጩና ይናኙ እኒህ እንዲህ ያሉ ሰዎች ናቸው። ቂያ ማለት አላህ إذا ألقوا فيها እሷ ውስጥም በተወረወሩ ጊዜ ሰሚዑ ለሃ ለእርሷ ለጀሃነም ይሰማሉ ይላል ሸሂቀን ማናፋትን ሲቃን ይሰማሉ ወህየ ተፉሩ እሷ ስትፈላ ይላል ፋረ የፉሩ ማለት ፈላ ይፈላል ገነፈለ ማለት ነው። ጀሃነም ስትገነፍል ለሷ ሲቃለ የድምጽ አይነት ነው ሰቅጣጭ የሆነ ከዚያን ተካዱ ተመየዙ ልትበጣጠስ ልትቆራረጥ ትቀርባለች አለ ተካዱ ትቀርባለች ተመየዙ ሚነል ገይዝ ከቁጣ የተነሳ እንዴት በጌታዬ ይክዳሉ እንዴት በአርህማን ይክዳሉ በማለት ከቁጣ የተነሳ ልትበጣጠስ ትደርሳለች። ከዚያን ኩለማ ኡልቅየ ፊሃ በእሷ ውስጥ በተወረወረ ቁጥር ፈውጁን አንድ ቡድን ሰአለሁም ኸዘነቱሃ የጀሃነም ዘበኞች ይጠይቋቸዋል። አለም ያእቲኩም አልመጣችሁም ነበር እንዴ ነዚሩን አስፈራሪ አስጠንቃቂ ይህንን ቀን የሚነግራችሁ አልመጣችሁም ነበርን ነቢይ ይሏቸዋል። ቃሉ በላ አረ መጥቶናል በሚገባ ቀድ ጃአና ነዚሩን አስፈራሪ አስጠንቃቂማ መጥቶን ነበረ ግን ፈከዘብና አስተባበል ነው አስዋሸ ነው። ወቁልና ብለናለን ማ ነዘለ አላሁ ሚን ሸይ አላህ ምንም አላወረደም ኢናንቱም እናንተም አይደላችሁም አለን እሱንና ተከታዮቹን ኢላ ፊ ዶላሊን ከቢር በታላቅ ጥመት ውስጥ እንጂ በሌላ አይደላችሁም ብለን አለን። ወቃሉ ይላሉ ለው ኩና ነስመዑ አሁን ጸጸትን ነው የሚገልጹት ለው ኩና ነስመዑ ምን ሰማ ቢሆን ኖሮ ለዛ ነብይ አው ናቂሉ ወይ በጊዜ የምናስተውል ሆነን በነበረ ማ ኩና ፊ አስሓብ ሰዒር ዛሬ የነደደችው እሳት ሰዒር ማለት የነደደችው እሳት ባልደረቦች ባልነበርን ነበር ይላሉ። ፈዕተረፉ ቢዘንቢህም በወንጀሎቻቸውም ይናዘዛሉ። ፈሱሑቀን ርቀት ተገባቸው ሱሑቅ ማለት ቡዕድ ነው። ፈሱሑቀን ርቀት ተገባቸው ለአስሓብ ሰዒር አሰዒር የጋመች የተቀጣጠለች ጀሃነም ነችና የእሷ አስሓብ ባልደረቦች ፈሱሑቀን ርቀት ተገባቸው ከአላህ እዝነት ርቀት ተገባቸው ይላል። በዚህ ተጻራሪ ግን እነለዚነ የኽሸውነ ረበሁም እነኛ ጌታቸውን የሚፈሩ ሰዎች ቢልገይብ ሳያዩት በሩቁ ለሁም ለነሱ መግፊረቱን ምህረት አለላቸው ወአጅሩን ከቢር ታላቅ የሆነ ምንዳም አለላቸው ይላል አላህ ሱብሓነሁ ወተዓላ። ከዚህ ቀጥሎ አላህ ሱብሓነሁ ወተዓላ ምን ይላል ምን ይሉ ነበረ ሙሽሪኮቹ እስኪ የሙሐመድ ጌታ እንዳይሰማችሁ ድምጻችሁን ዝቅ አድርጉ ይሉ ነበረ። አላህ ወአስሩ ቀውለኩም አለ እስኪ ንግግራችሁን መስጥሩ አው ጅሃሩ ቢሂ ወይ ደግሞ በርሱ ይፋ አድርጉ ኢነሁ ሱ አላህ ዓሊሙን አዋቂ ነው ቢዛቲ ሱዱር በልቦች ዛት ይላል የልቦችን ይዘት አዋቂ ነው ልቦች ምን እንደያዙ አዋቂ ነው ይላል አላህ። አላ ያዕለሙ አያውቅም እንዴ አላህ መን ኸለቀ የፈጠረውን ፍጡር አላህ አያውቀውም وهو اللطيف الصور رقيق هو صالح الخبير وسط اواقي هو صالح هو الذي سنوا جعل لكم الارض مدر لنا انت ذلولا يتجرج يا درجه نو تتارسالچ سوالين نور الله تاقفنالچ هيا هونن تاقفنالچ موتن ذلولا فامشوا ترامدوا في مناكبها بمدر چانقا بمدر تكشا ليدو الى الله وكلوا من رزقه كالله سبحانه وتعالى سيسايم بلو واليه النشور من ملشام ودسو نو ود الله هلال كذي قتلوا الله سبحانه وتعالى በአላህ ላይ የካዱ ሰዎችን አላህን ያልፈሩ ሰዎችን እንዴት አላህን አልፈራችሁም ብሎ አላህ ከጥፋታቸው ያልታቀቡና ያልተቆጠቡ ሰዎችን ይወቅሳል። ምን ሆናችሁ ነው አላህን እንዴት አልፈራችሁትም ተማመናችሁ እንዴ እናንተ በጥፋት ላይ ሆናችሁ ሳላችሁ? ምን ማስተማመኛን ይዛችሁ ነው እንደዚህ ድፍረት ላይ የሆናችሁት? አአሚንቱም ተማመናችሁ እንዴ መንፊስ ሰማ በሰማይ ያለውን አላህን? አይኽሲፈ ቢኩሙል አርض አይኽሲፈ ቢኩሙል አርض ምድርን በእናንተ ቢያደረባ ቢያሰጥም አይችልም? ፈኢዛ ሂየ ተሙር እሷ በምትዞርበት ጊዜ ይላል ተሙሩ በምትዞርበት ጊዜ ምድር በምትሽከረከረበት ጊዜ ቢያሰጥማትስ? አማሚንቱም ወይስ ተማመናችሁ ምን ፊ ሰማኢ በሰማይ ያለውን ጌታ? አንዩርሲለ አለይኩም ሐሲባ በእናንተ ላይ ጠጠር አዘል የመቅሰፍት ንፋስን ሐሲባ ይላል ጠጠርን የሚያንቀሳቅስና ያሸዋን ጠጠር ስፊት ላይ የሚያዘንብ አይነት ንፋስ ነው ሐሲብ የሚለው። ያን ቢያወርድባችሁ ሳላ አይችልም እንዴ? فستعلمون ያኔ ታውቃላችሁ። كيف نذير የኔ ማስጠንቀቂያ نذير የኔ ማስጠንቀቂያ የኔ ማሳሰቢያ ምን እንደሆነ ታውቁ ነበር። ግና ክህደት በእናንተ አልተጀመረም። ولقد كذب الذين من قبلهم كنرسو بفيت ينبروتم كدوال عندنا عاد ثمود فرعون بزو بزو فكيف كان نكير يعني يتقاومو ملسي نكير يبالال يتقاومو اصفا ملسي انديت نبر طاليا ني سوتش استولو من አይመለሱም ምን እያለ ነው አላህ? አወለም የረው አያዩም ምን ኢለጠይር ወደ አዕዋፍ فوقهم ከበላያቸው ወዳሉት አዕዋፍ አይመለከቱም ምን? ሳፋቲን ክንፋቸውን የዘረጉ የተሰለፉ ሆነው ወይቅብዱና ደግሞ የዘረጉትን ክንፍ አንዳን ስብስብ ያረጉታል። ማ ዩምሲኩሁና ማንም አይዛቸውም አሳዶ ኢላ ረህማኑ እጅግ ሩህሩህ የሆነው አላህ አረህማን ሲቀር እነሁ እሱ አላህ ቢኩል ሸይኢን በሲር በማናቸውም ነገር አላህ ውስጥ ተመልካች ነው ይላል በሲር ውስጥ ተመልካች ነው ይላል። እዚህ ላይ ቆምን በልና ኢንሻአላህ ብሬክ እንወስዳለን። አላህ ሱብሃነሁ ወተዓላ የካዱ ሰዎችን ስለምን ካዳችሁ ብሎ ወቀሳን ይናገራል። ከዛን የሙሽሪኮችን የነብዩን ሰለላሁ ዐለይሂ ወሰለም ዕውቀት ለመፈታተን እሱ ነብይ ነው አይደለም የሚል ጥርጣሬ ላይ ስላላቸው መቼ ነው የፍርዱ ዕለት እያሉ ያስጨንቋቸው ነበር። አላህ ሱብሃነሁ ወተዓላ ለዛ ምን መልስ ሰጠ? ያነንም አከለን እና ያለን በአያዎቹ ከ20ኛው አያት እንጀምራለን። الذي هو جند لكم ينصركم من دون الرحمن ان الكافرون الا في غرور قال امن هذا الذي هو جند لكم ይሄ ጥያቄ እስቲፋሙን ኢንካሪ ዩን ይባላል። ምንድነው? አላህ ሱብሃነሁ ወተዓላ አመን ሃዛ አለዚ ሁወ ጁንዱ ለኩም የንሱሩኩም ምን ዱን ረህማን። አንደኛ ጁንዱ ለኩም አለ ለናንተ ሰራዊት ሊሆን የሚችል ማን ነው አለ። ينصركم من دون الرحمن الرحمن ان انت اللي قطع بيفلق الله كسو ميكلاكللاچو مان نو ان الكافرون كهاديوچم ايدلو الا في غرور بمتالل وسط انجي ايدلو ميلا بمتالل بمكوفس وست انجي ايدلوم امن هذا ويس ما نورسو يرزقكم ان امسك رزقه الله سيسايون يازا يجبت اندهونا ما نورسو انانت اللي مقب يميجل بل لجو على لج مالت درك چك على مالنو بل لجو چك علو في عتو عتو مالت دنبر مزلل عتو بالال لب سبر على مالت بزيوست چك علو ونفور بششت وست تايمان منقر بمشش وست چك حالو كزان الله يهدايان بران ياغنيو مؤمنو اچن قنابلون دميهد ساو هدايان يالتك أبلونا نبياوي ممريان ممريات شو يالا درغو تندمو بفيتات شو اند تدفو سووش مسلنا ما نو قط بلو بكت تنيا من قد مهد يميشل أفمن يمشي مكبا على وجهه أفمن يمشي يميهد سو على مكبا على وجهه بفيتو تدفتو أميهدو سونون أهدا يبلت أيتك أنو يتمرو ويس أمن يمشي ويس يميهدونو سويا قط بلو على صراط مستقيم كتب على منجد صراط منجد نو كتب على منجد انا بلو باينو منجد نياي يميهدو نو يتقنا ويس بفيتو اغومبسو مكبن على وجهه بفيتو تدفتو ميهد سو نو انني كهاديان مشركوچو بفيتاچو تدفتو نو ميهدوت ወደ ቀኝ ወደ ግራ ዞር ዞር ብለው አያዩም አይመለከቱም ይላል ከዛን አላህ Subhanahu Wa Ta'ala ራሱን ሲገልጽ ቁል ብለህበል هو الذي انشأكم እሱ ነው እናንተን የቀሰቀሰ ያስገኛችሁ وجعل لكم السمع مسمعانم ያደረገላችሁ والابصار مايچاوچن አይኖችንም ያደረገላችሁ والاف إدتا ما السبع أمرون بيات الرجل لاتشو قليلا ما تشكرون إنان تقن متامسا قنوت تنشنو وينم تنشن انجيات تامسا قنون منه قل بلهبل هو الذي السنو يا ذراءكم إنان تن ياسراج في الأرض بمدر وسط وإليه تحشرون بمدر بتلاقي جزء لا يتبتنا شو هتكرم وده سمت السبب السبع الله شو ويقولون يلالو كحديان متى هذا الوعد إيه كموت مكس كشاو إلتو كأترو ما شنو يلالو إن كنتم صادقين هنات كموت بوحالا من نسعت على يمتلو كهونا ما شنو يلالو قل بلهبل إنما العلم انه يمك اسكشاو الات اوقاتو عند الله الله زندنو وانما انا نذير مبين انه اني جلس يهونك نذير اسفرارينا قساجنين بلهبل يتعلى اي متى من دي متى هذا الوعد متى هذا الوعد ان دالالوه اللو فلما رأوه بايوت جزي زلفة قرب هونو فلفيتاچو بايوت گزي سي ات تكفالچ تچماددالچ وجوه الذين كفروا ينيا يكادو سوچ فيتوچ گگالو وقيل يبالال هذا الذي يحكونو كنتم به تدعون يا ان انت تدعون على የታለ የታለ ብላችሁ ተጠይቁ ተጠሩት የነበረው ነገር ቁል አረአይቱም አያችሁን በላቸው እስኪ ንገሩኝ ማለት ነው አረአይቱም አክብሩኒ እስኪ ንገሩኝ ኢን አህለከኒ አላህ አላህ እኔን ቢያጠፋኝ ቢገለኝ ወመን ማዕየ ከኔ ጋር ያሉትንም ቢፈጃቸው አው ረሒመና አለያ ደግሞ ቢያዝንልን በጸጋው ቢያከናንበን አይችልም ይችላል እኛ በአላህ ያመንን ሆነን ነው ግን ፈመን ዩጂሩ ልካፊሪን ከሃዲዎችን የሚያተርፋቸው የሚደርስላቸው ማን ነው ሚን አዛብን አሊም አሳማሚ ከሆነ ቅጣት ማን ነው የሚያተርፋቸው ቁል ብለበል ሁወ ረሕማኑ እሱ ነው አረሕማን አመና ብሂ እኛ በሱ አመንን ወአለይህ ተወከልና በሱም ላይ ተመካን ወአለይህ ተወከልና በሱም ላይ ተመካን ፈሰተዕለሙነ ታውቃላችሁ ሳታውቁ አትቀሩም መን ሁወ ፊ ዶላሊን ሙቢን መን ሁወ ማን ፊ ዶላሊን ሙቢን ማን ግልጽ በሆነ ጥመት ውስጥ እንዳለ ሳታውቁ አትቀሩም ለወደፊቱ ታውቃላችሁ ብለህ በላቸው ቁል ብለህ በል አረአይቱም እስኪ ንገሩኝ አረቦቹን ነው በበረሃማ ምድር ውስጥ የሚኖሩትን ውሃ ብርቃቸው የሆኑ ሰዎችን ምንጭ ሲያዩ አጂብ የሚሉ ሰዎችን በሚገባቸው ቋንቋ ዝናብን አውርዶ ፈሰለከሁ የናቢዐ ፊል አርድ ቆይቶ ከምድር የሚፈልቅ ምንጭ ይሆን ዘንድ ውሃውን ወደ ምድር የሚሰደው አላህ ስለሆነ ቁል ብለህ በላቸው አራይቱ ምስኪ ንገሩኝ ኢን አስበሐ ማኡኩም ይህን አንተ እየተመላለሳችሁ የምትቀዱት ውሃ ገውረን የሰጠመ የጠፋ ቢሆን ፈመን ያእቲኩም ማን ነው እሱ የትኛው አካል ነው ፈመን ያእቲኩም የትኛው አካል ነው ይዞላችሁ ሊመጣ የሚችል ቢማኢን መዒን መዒን ማለት የሚፈልቅ የሚፍለቀለቅ ውሃው ወዲህ ወዲያ የሚሰራጭ የሚፈስ የሆነን ምንጭ ማን ነው ሊያመጣላችሁ የሚችለው አረሕማን አላህ አይደለም እንዴ ለምን ለእርሱ እጅ አትሰጡም የሚልን ጥሪ ያስተጋባል ለማለት ነው አላኩሌ ሓልን እኽወቴ አላህ ሱብሓነሁ ወተዓላ በጀነት ውስጥ ያለውን ነገር ሲነግረን ያን ነገር በአይናችን ዛሬ አይተን አይደለም ان الذين يخشون ربهم بالغيب نعم الى الله ነኛ በአይን ሳያዩት ጌታቸውን የሚፈሩ የሆኑ ሰዎች لهم مغفرة للناس ለወንጀሎቻቸው ምህረት አለላቸው ለመልካም ስራቸው ደግሞ ወአጅሩን ከቢር ታላቅ እንዳላቸው ይላል ቁርአኑን ተፍሲሩን በመናውቅበት ጊዜ በልባችን ውስጥ የሚፈጠረው ሐሴት የተለየ ነው የሚሆነው እና አላህ Subhanahu Wa Ta'ala ቁርአንን የሚገባውን አይነት አቀራረብ ከሚቀሩት ውስጡ ባሉ ትምህርቶች የሚማሩ የሚገሰጹ ባዘዘው መልካም ነገር የሚሽቀዳደሙ ከከለከለው ነገር የሚርቁ አላህ ጧትና ማታ ከሚያነበንቡት አላህ ያድርገን መጨረሻም የቂያማ ዕለት አላህ ሸፊዕ ያድርግልን اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان ومن الراشدين اللهم وفقنا لما تحبه وترضاه وجنبنا عن كل ما تكرهه وتأباه اللهم وفقنا تلاوة كتابك آناء الليل وأطراف النهار على الوجه الذي يرضيك عنا. اللهم اجعل القرآن حجة لنا ولا تجعله حجة علينا. يا ذا الجلال والإكرام، اللهم ارفع درجاتنا وثقل ميزاننا ويمن كتابنا. اللهم احفظنا بالإسلام قائمين، واحفظنا بالإسلام قاعدين، واحفظنا بالإسلام راقدين، توفنا مسلمين والحقنا بالصالحين. اللهم صل وسلم وبارك على محمد وعلى آله وأصحابه، وآخر دعوانا أن الحمد لله رب العالمين، والسلام عليكم ورحمة الله وبركاته.